انفروا خفافا وثقالا وجاهدوا بأموالكم وأنفسكم في سبيل الله ذلكم خير لكم إن كنتم تعلمون. لو كان عارضا قريبا وسفرا قاصدا لاتبعوك ولكن بعدت عليهم الشقة وسيحلفون بالله لو استطعنا لخرجنا معكم يهلكون أنفسهم والله يعلم إنهم لكاذبون. عفى الله عنك لما أذنت لهم حتى يتبين لك الذين صدقوا وتعلم الكاذبين. لا انفروا خفافا وثقالا انا انقلي بتزاج مسارة الله سبحانه وتعالى لم يفلق باتشو زمشا كبارين كاللالم هناتشو تنسونا تنكساكسو الى اللي مالتنا انا انقلي كبارين كاللالم مالت መጓጓዣ ወይም ስንቅ መጫኛ ሊኖራችሁም ባይኖራችሁም ፈረስ በቅሎ ወይም ዝሆን ያለውም ያው ያለውን ይዞ ቢአማልኩ ማንኩትኩም እንደተባለው ማለት ነው። የለለውም በጀሌነቱ በእግሩም ቢሆን ተነስቶ መሄድ አለበት ያአላህ ትእዛዝ ነውና ማለት ነው። ወይም ደግሞ ቀላል ማለት ጤናማና ወጣቶች ሆናችሁ በቀላሉ ለመንቀሳቀስም እየቻላችሁ ቢሆን ወይም ደግሞ እድሜያችሁ የገፋና ሰውነታችሁ የከበዳችሁን ብትሆኑ ትልቅ ትንሽ ሳይባል ይሄ የዓላማ የእምነት ጉዳይ ነውና ሰለች የደከመኝ ሳይል ሁሉም በየግንባሩ መንቀሳቀስ አለበት። እኔ ትልቅ ሰው ነኝ እኔ ገና ልጅ ነኝ ማለት ሳያስፈልግ ሁሉም በያለበት ዘርፉ ይንቀሳቀስ ማለት ነው። ወይም ደግሞ ለዘመቻው የሚያስፈልገው ስንቅና ትጥቅ ቢሟላላችሁም ቢከብድም ወይም ደግሞ ቢቀልም ናስንቅና ትጥቅ በጎደለ ቁጥር ሰው ይፈራል ማለት ነው። ቢሆንም እንዲያው የተገኘውን ይዛችሁ ባለ አቅማችሁ ሁላችሁም ተንቀሳቀሱ በማለት የማያወላውል ትእዛዝ ይሰጣቸዋል ማለት ነው። ወጃሂዱ ቢአምዋሊኩም ወአንፉሲኩም እና በገንዘቦቻችሁና በነፍሶቻችሁ የሚፈለግባችሁን ሁሉ ምጽዋት እየከፈላችሁ ታገሉ ለዲናችሁ ስትሉ ፊሰቢልላህ በአላህ መንገድ ዛሊኩም ኸይሩን ለኩም እና እኔ በነገርኳችሁ መሰረት ዛሬ ገንዘባችሁንም ጉልበታችሁንም አንደበታችሁንና ነፍሳችሁንም አቀናጅታችሁና አስተባብራችሁ መታገላችሁ ለወደፊት በዘለቄታው ለእናንተ የተሻለ ውጤት የሚያመጣ ነው። እንኩንቱም ታለሙን እኔ የምነግራችሁን የምትረዱና የምታቆ የሆነ እንደሆነ ከዚህ የተሻለ አማራጭላችሁም በማለት መከራቸው ማለት ነው። እና በጊዜው የነበሩት ሙእሚኖች እንግዲህ ጎበዞች ስለነበሩ ሰዎች ናቸውና አልፎ አልፎ አንዳንድ ጊዜ ድክመት ቢያሳዩም ጌታ መመሪያ ሲሰጣቸው ወዳውኑ ይቀበሉና ይከተሉት ነበር። ይሄንን ትዛዝ ወዳው ተቀብለው ተግባራዊ በማድረጋቸው እሱም ቃል በገባው መሰረት ያልተጠበቀና ያልታሰበ አስደናቂና አመርቂ የሆነ ድል እያቀዳጃቸው ሄደና ለሚመኙት ሁሉ ውጤት በቁ ማለት ነው። ነው ካነ አረብን ቀሪባ ይላ እና በተቡክ ዘመቻ ነው እንግዲህ አይነት በጣም ውጥንቅጥ የሆነ ከባድ ታቅም በላይ የሆነ ችግር የመጣባቸውና የተፈተኑ እና ይሄ የተቡክ ዘመቻ ቅርብ የሆነ ሸቀጥ ቢሆን ኑሮ ይላል ከዛሬ እንግዲህ በዚቹ በጎረቤት ሀገር የተለያዩ ደካማ ብሔረሰቦችን እየተንቀሳቀሱ ነበር የሚያጠቁት። እና ጦርነቱ ለስሙ ጦርነት ቢሆን የሚመክት ኃይል ስለሌለ በቀላሉ ንግድ እንደሄደ ሰው ዝም ብሎ የመርኮ ንብረት ያፈሱ መምጣት ነበር። እንደዛሬው በቅርብ አካባቢ ብዙ ሳይደክሙና ሳይለፉ እንዲሁ ሸቀጥ ዘልቅቆ መምጣት ቢሆን ኑሮ እንደተለመደው ወሰፈረን ቃሲዴ ጉዞ ደግሞ መለስተኛ ቢሆን ኑሮ እርቀት የሌለው ማለት ነው። የተቡክ እንግዲህ ዘመቻ የጥላቶች መብዛትና መጠናከር ብቻ ሳይሆን የቦታው መራቅ ደግሞ ችግር አለበት። አንድ ወር እርቀት ነበረው በእግር ጉዞ ማለት ነው። እና እንደዚህ እንግዲህ ጉዞው ባይረዝም ሸቀጡን በቀላሉ ብዙ ፍንዳታ ያስከፍል በቀላሉ የምርኮው ንብረት እንደሚገኝ ቢያውቁ ኑሮ ለተበዑ እነዚህ ዛሬ ለመቅረት የሚሞክሩት ደካሞችና ሙናፊቆች በቀላሉ ይከተሉህ ነበር እንደተዛሬው ምርኮ ለማግኘት እያሉ። ወላኪን በዑደት አለይሂም ሹቃ ግን ጉዞው ራቀባቸውና ወር ድረስ እንግዲህ ተጉዘው በቁርና ባህር ተጠብተውና ተሰቃይተው እንደገና ደግሞ እዛ የበቃ የነቃ ጥላት እንደሚቀበላቸው ሲያውቁ ጊዜ ለዚህ ነው የፈሩትና የባቡት እንጂ እንደተዛሬው መንገዱ አምቅርም ለጥላቶችም ደካማ ሸቀጡን በቀላሉ የሚገኝ መሆኑን ቢያውቁ ኑሮ በቀላሉ ቅጥቀሳም ሳይደረግ በተከተሉ ነበር በማለት ያጋልጣቸዋል ማለት ነው። وسيحلفون بالله لو استطعنا لخرجنا معكم አሁንም እነዚህ ደካሞችና ሙናፊቆች ሆኑ ወገኖች ታዳ ለምን ቀራችሁ ተብለው በሚጠየቁ ጊዜ በአላህ እንደሚምሉላችሁ ነው ጎሽ ምን ይያሉ لو استطعنا እኛ ታቅም በላይ የሆነ ችግር አጋጥሞን ነው እንጂ የቀረነው ያ ሳይሆን ቀርቶ ብንችልም አኑሮ ይላሉ። لخرجنا معكم እናንተ ጋራ እንወጣ ነበር والله ታቅም በላይ የሆነ ችግር አጋጥሞኝ ነው የቀረሁት በጣም አዝናለሁኝ ብቻ ምሮ ግን እናንተ ጋራ ወንድሞቼ ጋራ በወጣና እንዲህ አይነት ታሪካዊ የሆነ ዘመቻ በካፈል በማን ዲሌ ነበር ይያለ ያወራሉ ሸቱን ሊያሳምን ሊደልል ማለት ነው ግን እነሱ ፈርተውና ባብተው ነው የቀሩት ችግር ሳይኖርባቸው እናንተ ስትጠይቋቸው ግን በቂ ምክንያት እንዳላቸው በመደርደርና ያንኑ ማሳብ ደግሞ በቃለ መሐላ በማጠናከር ይቀርባሉ ይላል ይሁሊኩን አንፍሰውም በዚህም አነጋገራቸው ራሳቸውን ለጥፋት ይዳርጋሉ በውሸት መቅረፉ ሳይበቃቸው ደግሞ እንደገና እየማሉ እየተገዘቱ ብንችምሮና እናንተ ጋር እንወጣ ነበር በማለት የአላህን መልእክተኛ ለማታለል መሞከራቸው ደግሞ ለበዛና ለከፋ ጥፋት ዳረጋቸው والله يعلم انهم لكاذبون الناس اكثرون مكنيات بيدردرو بيملو بيجزاتهم الله جن بارغطينت وشتاموت مهناچون ياوقباچوال بمالت مسكرباچو مالتنو نا بتلايو مكنياتو انجري يقرو نبرونا ازاو زمشا لا يالو نو هنا ايات الله انوردلاچو اهو ستتملسو لمن قراچو ستلواچو اهونم طفاتاچون لا لمامن يتلايي شجر كاقم بلا يونه نجر اندالاباچو ይነግሯቸዋል ለዚሁም ደግሞ ይምሉላቸዋል እነሱ ይማሉ እንጂ ግን ምንም አይነት ምክንያት አልነበራቸው ሙሸታቸው ነው ብዬ እኔ አጋልጣቸዋለሁ በማለት ነገራቸውና ልክ ሲመጡ እንደተባለው ሊጠይቋቸው ይህች ነው የተባለችውን ነገር መስጠቱ ማለት ነው እና እንግዲህ ነብዩ አለይሂ ሰላቱ ወሰለም መቼም ደግሰው መጥፎ ተንኮለኛ ያለ አይመስለውምና ሰው ቸግሮኛል ብሎ ምክንያት ያቀርብላቸው ሰውን መጫን አይወዱም ነበር ቃቢለል ማዕዲራ ነበሩ ይባላል እና ውሸቱን የሚሆኑነቱን አንድ ሰው እንዲቸገረይ ካላቸው እንደራሳቸው ስለሚገምቱት ተቸገረ ምን እናረጋለን እኛ ብዙ ነን አንተ ግለሰብ ነህ እንግዲህ በግለሰብ ደረጃ አቅም የማይፈቅድልህ ከሆነ አንዱ ልጅታሞ በነፍስ ነው ያለው ይላል እንግዲህ የሱ ልጅ መታመም አለመታመሙን ፈላይ ሄዶ ማጣራት የለበትም አንዱ ደግሞ ሚስቴ ልትወልድ ያወሩ አገብቷል ዘጠነኛው ላይ ነት ይላል ውሸቱን ማለት ነው አንዱ ደግሞ እኔ እንደ አይነት አደገኛ በሽታ አለብኝ መንገድ ሁለት ቀን ሶስት ቀን በግሬ ከርኩኝ አደጋ ላይ ወድቃለሁ ብሎ ያመካኛል አንዱ ደግሞ ቤት ጠባቂ የለኝም ይላል አንዱ ደግሞ በጎረቤቴ በጣም አደገኛ የሆነ መጥፎ ጎረቤት አሉብኝና ሴቶቹ አደጋ ያደርሱብኛል ብዬ ፈራለሁ ይላቸዋል እነዚህ የተለያዩ ምክንያቶች በሚደረደሩ ጊዜ እነዚህ ነገሮች እውነት ናቸው ውሸት ናቸው ብሎ እያንዳንዱ ግለሰብ እንግዲህ ማጣራት አስቸጋሪ ነው በመሆኑ ሙእሚኖች ናቸው በሚለው በዛሂሩ ዝም ብለው አይዋሹም እንዳሉት ቢቸግራቸው ነው እያሉ ያቀረቡትን ምክንያት ሁሉ ዝም ብለው እየተቀበሉ በልንግዳ ካልሆነ ለምንም አይደለም አላህ ይርዳን ዱአ አድርግልን ያውዙ ያለውን ሁኔታ ደግሞ ተከታተሉ ከተማውን ጠብቁ እያሉ ፍቃድ መስጠት ጀመሩ የዚህ ጊዜ እንግዲህ ሙናፊቆች ብልጥነት መሰላቸው አንዱ በውሸት እንግዲህ አስፈቅዶ ሲመጣ እኔ እኮ አስፈቅጄ መጣሁ እንግዲህ አታስፈቅድም እንደ ብሎ ለጓደኛው ደግሞ ይነግራል ያ ደግሞ ሁሉ ያስፈቅዳል እንዲሁ እያለ በጣም ትልቅ ቁጥር ያለው እንግዲህ ቡድን ሊቀር ቻለ ማለት ነው የአድራጎታቸው እንግዲህ ባንዲ በኩል እሳቸው ተንኮል አያስቡም ብለው በማመን ያደርጉትም ወይም ደግሞ ሆዳቸው ቢጠረጥርና ቢያውቅም ሰው ከልቡ ካለ ሄደ ገፋፍቶ ዝውስስ ምን ይጠቅማል በማለትም ቢተዋቸውም የዛ አይነት አስተራር ግን በአስተዳደር ደረጃ ልክ እንዳልሆነ አላህ Subhanahu Wa Ta'ala ሊተቸው ነው ማለት ነው። በመሆኑም ነብዩ አለይሂ ሰላቱ ወሰለም ለሆነ ላልሆነ ወስላታ ምክንያት በደረደረ ቁጥር ነገሩን ሳታጣራና ሳታረጋግጥ ለምን ፍቃድ ተሰጣለህ የሚል ወቀሳ መጣ። አፈላሁ አንከ ግን ከወቀሳው በፊት ነብዩ እንዳይደነግጡበት ይቅርታውን በማስቀደም አላህ ይቅር ብሏል ሰማሐተላህ እንደሚባለው ሊማዲን ተለውም እነዚህ ወስላቶች በውሸት ምክንያት አንተን ሊያሳምኑ ሲሞክሩ ለምን ነው ፍቃድ የሰጣቸው መቼም ይቅር ብያለሁ እንጂ እኮ ይሄ ስህተት ነው በመሰረቱ አለ። ሀታ የተበየነ ለከለዲነ ሰደቁ ከነሱ መካከል እውነት በቂ ምክንያት ያላቸውና ወተዓለ መልካዲቢን ውሸታሞችን ለይተህ ሳታቅ በፊት እንዳው ዝም ብሎ እየመጣ የምክንያት እየደረደረ የሚጠይቀን ሁሉንም እንግዲህ የለም ቅር እያልክ ፍቃድ የምትሰጠው አንተ ለምንድን ነው? በዛ አይነት እኮ አስተዳደሩ ተዛባ ማለት ነው። ምክንያቱም ሰው ሲባል ደካማ ነው። አንዱ ወስላታ ለራሱ እንግዲህ መጥፎ ሰርቶ እንደገና ደግሞ ሌላውን ጓደኛውን እየጋበዘ አንተን እንደቂል መዘባበቻ ሲያረጉህ ያላህ ነብይ ነኝ ምስራቃለሁኝ እያለ እኛ እንኳን ስናጣለለው አያቅም እያሉ ሊያሾፉና ሊሳለቁ ነው። እንደገና ደግሞ እነሱን ያየ ብልጥነት እየመሰለው ያው እየተከተለ ያልተጠበቀ ቁጥር ሁሉ ሊቀርብህ ነው ማለት ነው። ስለዚህ ይህን ነገር እውነተኛውንና ውሸተኛውን እያጣራህና እየለየ ነበር እንጂ ፍቃድ መስጠት ያለብህ ለጠየቀ ሁሉ ዝም ብለህ አጠቃላይ ፍቃድ መስጠትህ አስተዳደራዊ ድክመት ነው። ይህን ማድረግ አልነበረብህም ለማንኛውም ይቅር ብሎሃል አላህ Subhanahu Wa Ta'ala ለወደፊት ግን እንዳይለመር ነው ይሄንን የወቀሰህ ማለት ነው። እና በዚህ መልኩ እንግዲህ እነሱ አጣለው እንደቀሩ አጋለጣቸው። ነብዩም ደግሞ እንዲህ አይነት ስሜታዊና አጓጉል ርህራሄ አግባብ አለመሆኑን ተማሩበት በዛ አጋጣሚ ማለት ነው። لا يستأذنك الذين يؤمنون بالله واليوم الآخر أن يجاهدوا بأموالهم وأنفسهم الله عليم بالمتقين إنما يستأذنك الذين لا يؤمنون بالله واليوم الآخر وارتابت قلوبهم فهم في ريبهم يترددون ولو أرادوا الخروج لأعدوا له عدة ولكن كره الله بعاثهم فثبتهم وقيل اقعدوا مع القاعدين لو خرجوا فيكم ما زادكم إلا خبالا ولا أوضعوا خلالكم يبغونكم الفتنة وفيكم سماعون لهم والله عليم بالظالمين لا يستأذنك الذين يؤمنون بالله واليوم الآخر وترون ما بقى الله النار مجر شوقان كلب يمنوا يهون وزنوك بزيكون يتالاي فكاد يتأيقهم فكاد يتأيقوا تراثاتشو دكمة يالباتشو مهورون يعملك كتالنجي አንካራ ኢማን ቢኖራቸው ኑሮ በአላህና በመጨረሻው ቀን በዚህ ሁኔታ ላይ ፍቃድ አይጠየቅም ነበር። አልጃሂዱ ቢአምዋሊሂም ወአንፉሲሂም በገንዘቦቻቸውና በነፍሶቻቸው የሚፈልግባቸውን ሁሉ ምጽዋት እየከፈሉ መታገልን አንተ ጋር መተው ለድርድር አቀርቡትም ነበር። ምክንያቱም ይሄ አስፈላጊና ቅዱስ ተግባር መሆኑ ታውቋል። እና ይሄን ነገር ልስራው አልስራው ብሎ ሙእሚን አይጠይቅም መጀመሪያውንም መስራቱ አማራጭ ለለ መሆኑን ስለሚያቀው ማለት ነው። والله عليم بالمتقين الله وترونهم السنين يفرونا فقادون يميكبروا يهونت المؤمن وشاقاتشو علنا فزي نقرت ككلنيا ابن الدين وراتشو نرو عانتن متومت ايكم ما اسفكدين بالا اسفل لجنبرا النسو جين دكا مشكا مهناتشو يتنسا متو اندهم يوشت مكنيات يدردرو سيت ايكوه عانتا دمو مترترنا ممر عمر سيت قبا زنبلا بجفن النسو اندبلت عانتن دي اواخونا مسجنيتس ይሄ የማይጠበቅ ሁኔታ ነውና ለዚህ ነው ተሳስተሃል ለሄቻልኩት ይላቸዋል። እነማ የጸዲኑ ከለዲነ ላዩሚኑነ ቢላሂ ወለሚል አኺሪ ወትሮውንም በገንዘብም ሆነ በህይወቴ ጀሃር ለውጣ ወይ ወይም እንዲህ አይነት ችግር አለብኝና ፍቃድ ይደረግልኛል ወይ እያለ ሊጠይቅ የሚሞክረው በአላህና በመጨረሻ ቀን የተስተካከለና የተሟላ እምነት የሌለው ነው። እምነት ቢኖርማ ኑሮ ይሄን ነገር መጠየቅም አያስፈልገው መጀመሪያው ነው። ምክንያቱም ከዲኑ የበለጠ ምንም ነገር የለምና ሁሉንም ነገር ተወለ ዝክርኛ ይፈጥ ነበር ማለት ነው። ወርታበት ቁልቡሁም እና በዚህ በአላህና በመጨረሻው ቀን ልቦናዎቻቸው የሚጠራጠሩባቸው የሆኑ ችግረኞች ናቸው የጠየቁ ሰውን ፍራይድህም የተረደዱ እነሱም በዚህ ትርታሪያቸው ውስጥ የሚያመነቱ ከመሆን አይወገዱም ይላል። ولو أرادوا الخروج لأعدوا له عدة مجمرياونو أنت جرى لزمشاو موتاتن بياسونا بيوسنو ما نرو قدم تيل تجبون زججس يادر بنبرا هايزة جاجوزن بلو توزفو قويتو موتاو تدرس تجرى لبن بلو مكربات شوراسو قدم تيل يالاتبو برمهنون ياساي جال مالتنا ياسبسو مجمريا إزة جاجال مياسدقون سنكون تدكون يا موالان جندين جد تجر سيفتر بس نينكو أصدير رجايشن ببرا يولو እንዴ አይነት ችግር አጋጠመኝና ልቀር ነው ስለዚህ ያዘጋጀሁትን ስንቀንና ጥቀን ሌላ የምቸግረው ሰው ካለ ልስጥ በማለት ነበር ወነተኝነቱን የሚያሳየው። እነሱ ግን መጀመሪያውኑ በዚህ መልክ እንደሚቀሩ ስላቀዱ አንድም አይነት ቅርም ዝግጅት አላደረጉም። ይሄም የውስልትናቸው ማረጋጋጫ ነው ይላል። ወላኪን ከሪያ አላሁም ቢአተው እነሱ በብልጥነትና በጮሌነት ለመቅረት የቻሉ ቢመስላቸውም እንዲቀሩ ያደረኳቸው እኔ ነኝ ይላል አላህ። ለምን እነዚህን የመሰሉ ደካማዎች በዘመቻው መሳተፋቸውና መውጣታቸውን አላህ ቀልቶት ነበር። እነዛ አውራዎች ይወጡም ችግር ነው እንጂ የሚፈጥሩት ውጤት ስለማያመጡ እኔ ወዳሴ ነኝ ወደ ኋላ የጎተትኳቸው ፈተበጠሁም እና አላህ ሁን ብሎ ወደ ኋላ አስቀራቸው። ወቂለ ቁዑዱ ማል ቃኢዲን እና ደካማዎች ሴቶች ህፃናት ህሙማንና አካለ ስንኩላን ጋራ እዙ ተወዝፋችሁ ቁሩ ብሎ በስሜት ያስቀራቸው አላህ ነው። ምክንያቱም እዛም ቢሄዱ ጦሩን የተለያየው ሽንብር ወሬ እያወሩ እንዳውም ችግር ላይ ይጥሉታል ተብሎ ስለታሰበ እኔ ነኝ በተለያዩ ምክንያቶች እንዲቀሩ ያደረኳቸው እንጂ እነሱ እንደሚመስራቸው በብልጥነት አይደለም የዳኑት ይላል ማለት ነው። لو خرجوا فيكم እና እንዲህ አይነቶቹ ደካማዎችና አወላዋዎች እናንተው ጋራ እንደተከላከሉ ቢወጡማ ኑሮ ማዛዱኩም ኢላ ኸባላ እዛ ጦርነትም ሂደው ለእናንተ ውድቀትን እንጂ ሌላ አይጨምሩላችሁም ነበር። ራሳቸው ወላ አውዱኡ ኺላለኩም እንደገና በመካከላችሁ ያለውንም ግንኙነት ያዳሽቁት ነበር በመካከላችሁ መተማመንና መበረታታት እንዳይሰፍን የሆነ ያልሆነ ወሬ እያተወሩ እናንተ ራሳችሁ በሐሳብ እንድትከፋፈሉና እንድትባቡ ያፋጥኑ ነበር ውድቀታችሁ ሆነ ማለት ነው የብሁነኩም ልፊትና በአጠቃላይ በመካከላችሁ ብጥብጥን በመጣር በሚያመጡት ውዥንብርና አጓጉል ወሬ እናንተ ራሳችሁ እንድትከፋፈሉና ፊትና ላይ እንድትወድቁ ነበር የሚጥሩላችሁ ወፊኩም ሰማዑነ ለሁም በእናንተ መካከል ደግሞ ትክክለኛ ሙሚኖች ከመሆናችሁ ጋራ እነዚህን አፈጮሊዎችና ወስላቶች የሚያዳምጣቸውም ስለማይጠፋ አንዳንድ ሰው እንግዲህ በንጹህ ልቦና እገሌለኛ አስቦ ነው እያለ ጆሮ ይሰጣቸዋልና ከእናንተ መካከል ሙናፊቅ እንኳ ባይሆንም የእነሱን ነገር አዳምጦ ወዳልሆነ አቅጣጫ የሚሄድና የሚሳሳት እንደነበረ አውቃለሁኝ ይላል። ስለዚህ ነው ከወዲሁ ባጭሩ ይቅሩ ብዬ ያቀረኋቸው። ወላሁ አሊሙን ቢዟሊሚን አላህ ደግሞ ስብሓነሁ ወተዓላ ግፈኞችና በደለኞች የሆኑትን ሰዎች ከወዲሁ በጥልቅ የሚያውቃቸው በመሆኑ የእነሱ መቅረት ይልቁንስ ከመሳተፋቸው የተሻለ ጠቃሚና ገንቢ ነው ብዬ አቀረኋቸው እንጂ እነሱ እንደሞከሩት በብልጥነት አይደለም የቀሩት መጀመሪያውኑ በሚስጥር እኔ ነኝ እንዲቀሩ የወሰንኩባቸው ይላል። لقد بكاك ولفتنة من قبل وقلبوا لك الأمور حتى جاء الحق وظهر أمر الله وهم كارهون ومنهم من يقول أذن لي ولا تفتني على في الفتنة سقطوا وإن جهنم لمحيطة بالكافرين إن تصبك حسنة تسؤهم وإن تصبك مصيبة يقول قد أخذنا أمرنا من قبل ويتولوا وهم فرحون قل لن يصيبنا إلا ما كتب الله لنا هو مولانا وعلى الله فليتوكل المؤمنون لقد ابتغوا الفتنة من قبل وقلبوا لك الأمور كهم قدمن بهون أن زياس مستوش يهون منافق وش لن أنت ፈተናዎችን ሙከራ አድርገው ነበር። ባንተና በተከታዮች መካከል በሐሳብ መለያየትና መበታተን እንዲደርስባችሁ ሙከራ አካሂደው ነበር ይላል። እና ካሁን ቀደም የሚለው እንግዲህ በተቡክ ጊዜ ነው ይሄን የሚነግራቸው በኡሁድ ዘመቻ ማለት ነው። የኡሁድ ዘመቻ ጊዜ አብዱላህ ኢብኑ ኡበይ የተባለው የሙናፊቆች መሪ የነበረው ዘመቻው እንዲወጡ ተጠይቀው እንደማንኛውም ህብረተሰብ ከወጡ በኋላ እንደገና ተከታዮችን ጠቅሶ 300 የሚሆኑ ሰዎችን ከመንገድ መለሰባቸው። እና እነሱ መመለስ ብቻ ሳይሆን እነሱን አይቶ ሌላውም እየፈራ እንዲመለስና እንዲበታተኑ ለማድረግ ነበር ደባው። ዳሩ ግን ሌሎቹ አልተከተሏቸውም ማለት ነው። ለሁን ዓለሙ ቂታለን ለተበአናኩም እያሉ እያሾፉ እየተሳለቁ እንዲህ አይነት የጦርነት እኛ አይተናናቅም እና አቻ ያልሆነ ጦርነት ከወዳ በኩል በብዛትም በዝግጅትም በጣም የናረ ነው። በእኛ በኩል ደግሞ ቁጥራችን የለው ዝግጅት ስንቅጥስ የለን እና እንደው ዝም ብሎ አይኑ እያዩ ህዶ አደጋ ውስጥ መጋፈት ስለሆነ እኛ በእንዲህ አይነት ጦርነት መግን የመጋፈት አንሻም በማለት ተከታዮችን ይዞ ከመሃል መንገድ ተመለሰባቸው። ወይ መጀመሪያውኑ ሳይወጡ አልወጣም ቢሉ ኑሮ ቁርጡን አውቆ ይወጡ ነበር። መጀመሪያ አለናቸው ብለው ገፋፍተው መንገድ ካደረሱ በኋላ ግን ደህና ዋሉ ብሎ መመለስ ማለት ኃይሉን ቀንሶ ሌላውም ደግሞ እንግዳኛ ብቻችንን ምን እናረጋለን እያለ እንዲቆራረስና እንዲበታተን ማድረግ ነበርና የዛ አይነት ፈተና ለማድረስ ሞክረዋል። ካሁን ቀደም ወቀለቡ ለከል امور በተለያዩ አጋጣሚዎችም አንተ በግል ደረጃም ቢሆን ለማጥፋትና ለማጥቃት ሐሳብና ዘዴዎችን ሲገለባብጡ ቆይተዋል። ይሄን ሰውዬ እንዴት አድርገን ነው ልናጠቃው የምንችለው እያሉ ብዙ ጣውረድ ያደርገዋል ይላል። ሐታጃ አልሐቁ እና እነሱ እንዳሰቡ ሳይሳካላቸው ቀርቶ እውነቱ እየገፋ ከመጣ ድረስ እነሱ ግን በአንተ በግልህም ሆነ በኃይልህ ላይ የተለያዩ ርቀቶችን ለማድረስ ያልተነቀሉ ድንጋይ አልበጠሱት ቅጠል እንዳልነበረ ነው ማለት ነው። እና እንግዲህ እስልምና ከእለት ወደ እለት እያደገና እየሰፋ ተከታዮቹ እያበቡና እያበሩ እስከሚመጡባቸው ድረስ እነሱ ሁልጊዜም በእናንተ ላይ ጉዳት ለማድረስ ወደ ኋላ ያሉበት ጊዜ የለም ማለት ነው። ነጃ አልሐቁ ማለት የበድር ጦርነት ነው ተብሏል። የመድር ጦርነት ላይ እንግዲህ ለመጀመሪያ ጊዜ ህልውናቸውን ያስመሰከሩበትና መብታቸውን ያስከበሩበት ጥላቶቻቸውንም የወንድ ያቀመሱበት ስለሆነ ከዛ በፊት ከዛሬ ከነገ ይጠፋሉ እያሉ የተለያዩ እንግዲህ ሴራዎችንና ዘዴዎችን ይዘይሉላቸው ነበር። የመድር ለታ ግን እነዚህ ሰዎች በቀላሉ የማይጠቁና የማይጠፉ መሆናቸውን እስከሚረጋገጥላቸው ድረስ የከንቱና ስንኩል ሙከራቸው ሲቀጥል ቆይቷል ማለት ነው። وظهر امر الله فذاك زي يا الله الثانيه كلاي ما هونو يفات كم يوم درس يا الله سبحانه وتعالى تكون كلمه الله هي العليا وكلمه الذين كفروا السفلى بالو مسرت لا اله الا الله يا بلاي يكافر وجه دغمو اندبانا تنقل يبتاش ما هونو اسكم يرجعت درس ይህንን ሙከራቸውን አላቋረጡም ነበር እና የአላህ ዲን ይፋ እስከሚሆን ድረስ ወሁም ካሪሁን እነሱ የጠሉና የተቀየሙ ሆነው ያ የእስልምና እድገትና መጠናከር በጨመረ ቁጥር እነሱ ደግሞ ያለው ቅሬታቸውና ቅራኔያቸው እንደዛው እየሰፋ መጣ ቢሆንም የአላህ ዲንና ሐቁ እያበበ እየሰፋ የነሱ ጥላቻና ቅራኔ ደግሞ እየጨመረና እያደገ እስከሚመጣ ድረስ እስከዛሬም ቢሆን ለናንተ አልተኙምና አላረፉም ነው የሚለው እና እንግዲህ ከዚህ በመቀጠል የሙናፊቆችን የተለያየ የሴራ መዋቅራቸውን የሚያጋልጥና የሚበጣጥስበት ስለሆነ ሙናፊቆች በተለያየ መልኩ ላኢላሀ ኢለላህ እያሉ እየሰገዱ አንዳንድ ጊዜም ለማስመሰል አብረው እየዘመቱ የሚሰሩትን ነገር ሁሉ አንድ ባንድ በማጋለጥ ያሳጣቸዋል ማለት ነው ومنهم من يقول ذلي ولا تفتني كنزو كمنافقوچو مكاكل انين فقد اللي كزمچا انديقر فتنا لا يتقالني بمالك صالح مسلو يميلمننا يميلمامتم አለባቸው ይላል ولا تفتني فتنا لا يمالشلو ነገር لا يتقالني ብሎ ይጠይቃል አላፊ ለፊትነት ይሰቀጡ በዚህ አባባላቸው ይሄና እሱን የመሰሉ ሰዎች በእውነቱ አደገኛ ሆነው ፈተና ላይ ወደቁ ይላል وإن جهنم جهنم دقمو لمحيطة بالكافرين بندي هاي نسوچو كهادي وچي يكبب بشناتنا فمچر رشا لسو درقو مهوناتشو اندما يكرنو ويلا يهن يالو جد بن قيس يمي بال منافقنو يبالا انا نبي عشنا عليه الصلاة والسلام لما جم مراكزي ني نجوچو غارا ودتبوك زمتو بتغات مبت كزي يقو سامري نبري جد بن قيس يتبالو سوي انا ودتبوك لمزمت عصبنا انت مچن يتاوك جغنانهن አባወህ አብረን እንደምንዘምት ነው ተዘጋጅተሃል ለጦርነቱ እየተቃረብን እኮ ነው ልንወጣ ብለው ይነግሩታል ይሄ ግዜ ምን አለ ነገሩ መልካም ነበር አለ ግን እኔ ምናልባት ስለኔ እርስዎ የማያውቁ ከሆነ በአካባቢ ያሉ በተሰዎችና ጎረቤቶች ያውቃሉ የኔን ጸባይ እኔ የነጮችን የነዚህ የሮማውያን ሴቶችን አይቼ አልሰብርም በእስልምና ዚና አክበረል ከባይር ነው ተብሏል እኔ ደግሞ እነዛን ሴቶች ካየሁኝ ራሴን መቆጣጠር አልችልምና አተርፍ ባያጉዳ ይሆናለሁኝ ጂሃድ አድርጌ አጅር አገኛለሁኝ ስል ዚና አድርጌ ለወንጀል እዳረጋለሁኝና እባክዎ ይህን ችግሬን አውቀው እኔ ወደ ኋላ እንዲቀር ፍቀዱልኝ በማለት ባልተጠበቀ ዘዴ ጠየቃቸው ማለት ነው ይህ ጊዜ ለጊዜው እውነት መሰላቸውና ነቢዩ አለይሂ ሰላቱ ወሰላም እንግዲህ ሰውየው እንዲህ አይነት ችግርማ ካለበት እንዴት አድርጌ እዛ ሄደ ወንጀል ስራ ብዬ አስገድደዋለሁኝ በማለት እንዲተውት መሞከሩ ነው ማለት ነው ይህ ጊዜ አላህ ግን አጋለጠው ከነሱ መካከል ሳሊህ አላህን የሚፈራ መስሎ ጂሃድ እንሄድ ሲሉት በዛ ጥላቶቻችን ሀገር በመንሄድ ጊዜ የነሱ ሴቶች በማይ ጊዜ እኔ እስታሳታለሁና ፈተና ላይ አይጣሉኝ እኔ አንድ ሰው ከሰራዊቱ ብቀር ለእናንተ አልጎዳችሁም እኔ ከርኩ ግን ዲነን አጣለሁኝና ወንጀል ፈጽማለሁ ይብሎ በረቀቀ ስልት የሚጠይቅ አጭበርባሪም አልጠፋም ከነሱ መካከል ይላል እና ይሄንን ሰውየም እንግዲህ አጋለጠው በቀጥታ ምን እንዳሰበ እሱ እንዲሁ ይያለ ራሱን እና እሱን የመሰሉትን ሰዎች ተቆሩ እየገነጠለ ለማስቀረት ያሰበውና ያቀደው ተንኮል እንጂ እንደሚለው የዛ አይነት ችግር ኑሮበት አይደለም ማለት ነው። እና ፈላጥስኒ ፈተና ላይ አጥጣለኝ በሚልበት ጊዜ ፈተናማ ቢፈራ ኑሮ በነብዩ ፊት እየዋሹና እየቀጠፉ ያልሆነ ነገር መደርደር ይሄ ነው ትልቁ ፈተና ይልቁንስ በመጨረሻም ደግሞ ያው ለጀሃነም ተጋልጧልና ከፈተና ሲፈራ እባተ ፈተና ውስጥ እየገባ ነው ተዳጡ ወደ ማጡ እንደሚባለው ማለት ነው። እንትስብከ ሐሰነቱን ተስሁም እና እነዚህ ሙናፊቆች አንተን መልካም እድል ያጋጠመህ እንደሆነ ላንተ ያጋጠመህ መልካም እድል ያስቀይማቸዋል ይላል። እንግዲህ ወገን ቢሆኑ ኑሮ ነብዩ መልካም ነገር ሲያገኙ መደሰት ነበረባቸው። ለምሳሌ የበድር ዕለት ባልተጠበቀ መልኩ ሁለት ፍሬ ሆነው ያለምንም ትጥቅና ዝግጅት ጥላቶቻቸውን ሲያንበረክኩና ድል ሲመቷቸው እነሱ ስማቸው ሙስሊም እንደመሆኑ በነብዩ ድል እነሱ መፈንደቅና መደሰት ነበር። ግን በጣም ቅስማቸው ተሰበረ አዘኑ ካፊሮቹ ለምን ተጠቁ ብለው ማለት ነው። እንደገና የበድር የኡሁድ ለታ ደግሞ በተወሰነ ደረጃ እንደሆነ ሰሃቦቹ ጉዳትና ጥቃት ሲደርስባቸው ደግ ሆነው አልያሉ በመስጠር ተደሰቱ በነብዩና በሰሃቦቹ ውድቀትና ጥቃት ማለት ነው። የሐዋጅነታም እንደዚሁ የተወሰነ ጉዳት ይደርስባቸው በነብዩና በተከታዮቻቸው ተደሰቱ። እንግዲህ ሙእሚኖች ቢሆኑ እንደስማቸው ነብዩና ተከታዮቻቸው መልካም ድል ሲያገኙ የበላይነት ድልን ሲቀዳጁ የኛ ወገን አቸነፈ ብሎ መደሰት ነበረባቸው። ካፊሮች ደግሞ ሲጠቁ ደግ ሆነዋል ብሎ በእነሱ ጥቃትም እንደዛው መርካት ነበረባቸው። እነሱ ግን በውስጥ የማን ወገን መሆናቸውን ለማሳየት ካፊሮቹ መልካም ድል በሚያገኙ ጊዜ ይደሰታሉ፣ ሙእሚኖቹ ደግሞ መልካም ድል ሲያገኙ ይቀየማሉ ነው የሚለው። ወይን ትስብከ ሙሲበቱን መጥፎ ነገር በሚያጋጥመህ ጊዜ ችግር ወይም በጦርነት መጠቃት መቆሰል ከተከታዮች መካከል ታዋቂ ጀግናዎች መገደል የመሳሰሉ ነገሮች ሲፈጸሙ የቁሉን ይላሉ قد اخذنا امرنا من قبل እኛማ እንደዚህ እንደሚሆን አውቀን ቀደም ሲል መከላከያ እርምጃችንን ወስደናል እና እንደማይሆንላቸው አውቀን እዛ ወስዶ እንዲያፈጀን ነው ብለን የተለያየ ምክንያት እየፈጠርን የቀረነው ለዚህ ብለን አይደለም እንዴ? እነገሌ ሞኞቹማ ዝም ብለው አላህ አለን ይያሉ እየተንገፋገፉ ወደው አለቁ አይደለም። እኛ ግን ነገሩን ስቀደም ሲል ስለደረስንበት እንግዲህ ግዜ ምን ሄድሩ የነሱን ዲላግን ተነበረ በመቅረታችን ግን ይሄው ልንድን ቻልን ይያሉ ወንድሞቻቸው ልቂት አላሳዝናቸው ብሎ ለነሱ መዳን ይደሰታሉ ማለት ነው። ወየተወለውሁን ፈሪሁን እና በሙእሚኖች ላይ በደረሰው ጥቃትና ችግር እነሱ ተደስተዋቸው ነው ይመለሳሉ። እንደ ወገን እንዳውም እኛ ብንቀር ኃይል ቢቀላቸው ነው ሊጠቁ የቻሉት። አይ ብን ሄር ኑሮ እና ዲናቸው ነበረ ማለት ይገባቸው እንኳን እኛ የቀረንና የዳን እንጂ እነሱስ እንዳሻቸው አርፋ ይቀመጡ ነበረ በማለት በውድቀትና በሽንፈታቸው ይደስተታሉ ይላል። እና እንግዲህ ሙናፊቅ ምን ያህል አደገኛ ውስጡን የሚወረብር ነቀዝ የሆነ የህብረተሰብ ክፍል መሆኑን ለማሳየትና በየአቅጣጫው ዘመድና ወገን ናቸው ብለው እንዳይዘናጉ ለማስተዋወቅ ነው ይሄንን አይነት ዘመቻ የከፈተባቸው ማለት ነው። ወላኙ ሲበና ኢላ ማ ከተበላሁ ለና ለነገሩ እናንተ ያው በቀደር ስላላመናችሁ እገሌ በመሄዱ እንድቆነ እኛ በመቅረታችን ዳን ትላላችሁ እንጂ እኛማ ሙእሚን እንደመሆናችን አላህ ሱብሓነሁ ወተዓላ ለኛ የወሰነውና የጻፈው ነገር እንጂ ሌላ አያገኝንምና አይደርስብንም ባላችሁ። ወላው ኩንቱም ፊቡሪጅ ሙሸይዳ እንዳለው አንድ ሰው እንኳን ጦር ሜዳ ቀርቶ በጣም በተጠናከረ ምሽግ ወይም በጉድጓድ ውስጥ ቢደበቅም እንኳ አጀሉ ከደረሰ ማምለጫና መዳኛ የለውም ባለው መሰረት ጌታ ኸይሩንም ሆነ ሸሩን ለኛ የወሰነው ነገር ነው የሚደርስብን እንጂ ከዛ ውጭ እናንተ ለኛ መጥፎ ስለተመኛችሁ አይደርስብንም፣ ወይም ደግሞ መልካም ስለተመኛችሁ ማናገኘውም ትዝብቱ ተረፈ እንጂ በአጠቃላይ በእናንተ ምኞት ሳይሆን አላህ ሱብሓነሁ ወተዓላ በቀደረው መሰረት ነው ኸይሩም ሸሩም የሚደርስብን በሏቸው ይላል። ወመውላና አላህ ደግሞ የኛ ዋቢና ወገናችን ነው። ያው የሙእሚኖች ደጋፊና ዋቢ መሆኑን አንጠራጠርም። አንዳንድ ጊዜ ግን ኸይር መስሎ ሸር ነገር፣ ሸር መስሎ ኸይር ስለሚመጣ የኛ አጀል የደረሰ እንደሆነ ዝም ብለን ተራሞት ተምንሞት ሸሃዳ እንዳገኙ ብሎ ለማክበር የሚሰጠን ካልሆነ በስተቀር እኛን ለጭራሹ ለማጥፋትና ለማውደም እንዳልሆነ እናውቃለን። ወዳጃችንና ዋቢያችን ነውና በሏቸው ማለት ነው። ወአለላህ ፈሊተወከል ሙእሚኑን እና በእንዲህ አይነቱ ጌታ በአላህ አማኝ የሆኑ ሁሉ ይመኩና ይተማመኑበት። እኛስ መጀመሪያውንም አላህ ሱብሓነሁ ወተዓላ የቀደረው እንደማይቀር እናውቃለን፣ በእሱ እንተማመናለንና እንመካለን። ከኛ አልፈን ለሌሎቹ አማኞች ሁሉ የምንመክረውና ገራ የምንለው ነገር ቢኖር እንደኛው በአላህ ብቻ እንዲመኩና እንዲተማመኑ ነው ባለናው ማለት ነው። ከነዚህ አንቀጾች እንግዲህ የምንረዳው ቁም ነገር ቢኖር ይሄ ሙናፊቅ የሚባል የህብረተሰብ ክፍል ምን ያህል አደገኛ መሆኑን ነው ማለት ነው። ነቢያችን አለይሂ ሰላቱ ወሰላም በአካል እያሉ ወህይ በየለቱ ከአላህ ዘንዳ እየወረደ ያለውን እንቅስቃሴ ሁሉ አያት አንቀጽ እየመራው እያለ በጣም ጠንካራ የሆኑ ደግሞ ሰሃቦች እያሉ ከዛ መካከል ተሰግስገው እነዚህ ሙናፊቅ የሚባሉት ሁሉንም ነገር ሳይፈሩና ሳያፍሩ ዲኑን ለማኮላሸትና እንዲሁም ታጋዎችን ለመበታተን ያደርጉት የነበረው አፍራሽ እንቅስቃሴ ምን ያህል እንደነበረ